ምዕራፍ አራት ክፍል አንድ ልቦለድ። ልቦለድ ምንድን ነው? ልቦለድ በእንግሊዝኛ ቋንቋ ኖቭል የሚባለውን የሥነ ጽሑፍ ዘር እንዲወክል የተመረጠ ሥነ ጽሑፋዊ ስያሜ ነው። ልቦለድ ምንድን ነው ለሚለው የመነሻ ጥያቄ አንድ ቁርጥ ያለ ሁሉ አቀፍ ብያኔ መስጠት አዳጋች ይሆናል። ይህ የሥነ ጽሑፍ ዘር ከታየበት ከ18ኛው ክፍለ ዘመን ወዲህ የተነሱ አያሌ የሥነ ጽሑፍ ሀያሲያንና ደራሲያን ከሚያደርጉት የሥነ ጽሑፍ ገለጻና ጥናት ከሚሰጡት ሥነ ጽሑፋዊ ትንታኔና ዓላማ፣ ምክንያት፣ ባህሪና አቅጣጫ አንጻር ሐሳባቸውን ሰጥተውበታል። ፊሊፕ ስቴቪስክ እንደሚለው ለልቦለድ የተሰጡ ብያኔዎች ብዙዎቹ ሀያሲው ከሚፈልገው ጉዳይ ጋር የተያያዙ፣ እሱን በሚጠቅም መልክ የተዘጋጁ ናቸው። ልቦለድ ምንድን ነው የሚለውን ጥያቄ ለመመለስ ከመሞከር ይልቅ ኪነ ጥበባዊ መልኮቹንና ዋነኛ ባህሪያቱን ለይቶ ማሳየት የሥነ ጽሑፉን ዘር ይበልጥ ለማወቅና ለማጥናት ጠቃሚነቱ የጎላ መሆኑን ሀያሲያን ይናገራሉ። ከላይ እንደተገለጸው ሀያሲያንና የሥነ ጽሑፍ ጠቢባን ልቦለድን እንደ ጉዳያቸው መበየናቸው ታውቋል። የተሰጡትን ብያኔዎች በሙሉ እዚህ ማሳየቱ አስቸጋሪ ብቻ ሳይሆን ኢተገቢም ነው። ሆኖም ጉዳዩን በውል ለመገንዘብ ጥቂት ምሳሌዎችን ማውሳቱ ይረዳል። ፐርሲ ሉቦክ በአጭር ቃል ልቦለድ የሕይወት ስዕል ነው ሲል፣ ጆሴፍ ዋረን ቤች ደግሞ የልቦለድ አይነተኛ ባህሪ ስለ ሕይወት የሚሰጠው ስዕል ተጨባጭነት ነው ይላል። በእርግጥም ልቦለድ የግለሰባዊና የማኅበራዊ ሕይወት ልዩ ልዩ ገጽታዎች የሚንጸባረቁበት በቃላት አማካኝነት የሚሳል ምናባዊ የሆነና በውል የሚታይ ነፍስ ያለው ስዕል ነው። ዴቪድ ደችስ ደግሞ ልቦለድን ከምናብ የመነጩ ወይም እውን የሆኑ የተፈጠሩና ኋላም እውነትነት ያገኙ የተለያዩ አጋጣሚዎችና ሁነቶች ትረካ መሆኑን ያስገነዝባል። ለካትሪን ሌቨር ደግሞ ልቦለድ አንባቢውን በምናብ በተፈጠረ እውን ዓለም ውስጥ የሚያስገባ በደራሲው የተፈጠረ በመሆኑ አዲስ የሚባልና በዝርው የሚጻፍ ረጅም የትረካ ቅርጽ ነው። ከዚህ አባባል ይህ የሥነ ጽሑፍ ዘር ከሌሎች የሥነ ጽሑፍ ዘሮች በርዝማኔውና በቅርጹ የተለየና አዲስ የሥነ ጽሑፍ አይነት መሆኑን እንገነዘባለን። ኖቭል የሚለው ስያሜም ይህንኑ አዲስነቱን የሚጠቁም ነው። የሚከተለው ብያኔ ደግሞ ይህ የሥነ ጽሑፍ ዘር መቼ እንደተጀመረ በመጥቀስ ምን እንደሚያሳይ ይገልጻል። ልቦለድ የሚለው ቃል አሁን በያዘው ትርጉሙ ለመጀመሪያ ጊዜ በ18ኛው ክፍለ ዘመን የታየውን ረጅም ዝርው ትረካ ያመለክታል። በተሳሉበት የታሪክ ቦታ እውኑን ሕይወት የሚወክሉ ገጸ ባህርያትን አስተሳሰብና ድርጊት በሐቅ የሚያሳይ ተከታታይነት ያለው አንድ ወጥ ትረካ ነው። እውኑን ሕይወት የማንጸባረቅ ባህሪ ልቦለድ ከሌሎቹም የሥነ ጽሑፍ ዘሮች የሚጋራው ባህሪ መሆኑ ቢታወቅም ለእሱ ብያኔ ለመስጠት የሚሞክር ሁሉ ያወሱታል። የሚቀጥለው ሰፋ ያለ ብያኔ ደግሞ ልቦለድ ብዙ አይነቶች እንዳሉት በማስገንዘብ ኪነ ጥበባዊ ባህሪያቱን ይገልጻል። ልቦለድ በመባል የሚታወቀው የሥነ ጽሑፍ ዘር አያሌ ገጽታዎች አሉት፣ አይነቶቹም ብዙ ናቸው። ሆኖም ለስራችን አመቺነት ያህል በአጠቃላይ በቂ የሆነ ብያኔ ለመስጠት አስቸጋሪ አይደለም። ብዙዎቻችን ከሞላ ጎደል በተመሳሳይ እንደምናስበው ይህ የሥነ ጽሑፍ ዘር በእርግጥ ዘመናዊና በዝሮ የሚቀርብ ረጅም የፈጠራ ድርሰት ቅርጽ ነው። እሱም በዕለት ተዕለት ሕይወት ስለሚታዩ ሰዎች የሚተርክና በአቀራረብ ስልቱ ከእውኑ ዓለም ጋር ተመሳሳይነት የሚታይበት ሲሆን በውስጡ የሚከናወኑት ድርጊቶች በእውነት የተፈጸሙ ይመስላሉ። ታሪኩ የተፈጸመበትም አካባቢና አጋጣሚውም አንባቢው በድርጊቱ የተሳተፈ መስሎ እንዲታየው የሚያደርጉ ናቸው። ከዚህ በመነሳት ልብ ወለድ በእውኑ ዓለም የሚንቀሳቀሱትን ሰዎች አጠቃላይ ሰዋዊ ባህርያትና ክንዋኔዎች እውነት አስመስሎ የሚያቀርብ የሥነ ጽሑፍ ቅርጽ መሆኑን መረዳት ይቻላል። ረጅምም በመሆኑ የገጸ ባህርያቱን ሕይወት ደራሲው በስፋት በመረጠው የጊዜ ክልል ይተርካል። ሰፋ ያለ መጠነ ርዕይም በማግኘቱ የሕይወትን የተለያዩ መልኮች በጥልቀት ለአንባቢ ለማቅረብ ቅርጹ ይፈቅድለታል። እስካሁን ከተጠቀሱት ብያኔዎች አጠቃላይ ሐሳብ ስንነሳ ልቦለድ ከደራሲው ምናባዊ ፈጠራ የሚመነጭ የሰውን ሕይወት ልዩ ልዩ መልኮች በተመሳስሎ ለመቅረጽ የሚችል በቁሙ ግን እውነት ያልሆነ የኪነ ጥበብ ሥራ መሆኑን እንገነዘባለን። ልቦለድ በቁሙ እውነት አይደለም ሲባል የተተረከው የገጸ ባህርያት ሕይወት በእውኑ ዓለም በእርግጥ የተፈጸመ ወይም ታሪኩ በሚያቀፈው ዘመንና ቦታ እንዳለ ታይ አይደለም ለማለት ነው። ለምሳሌ ካድማስ ባሻገር በተሰኘው የባሉ ግርማ ድርሰት የተተረከው ያበራው ልቁ የኃይለ ማርያም ካሳ የሉሊት ታደሰ ያቶ አባተ ወርቁ የወይዘሮ ባፈና ሞልቶትና የሌሎቹም ታሪክ ልቦለዱ በሚጠራው ዘመን በአዲስ አበባ ከተማ በእውን የተፈጸመ የታየና የተሰማ ታሪክ አይደለም። ታሪኩ ደራሲው የዘመኑን ሰዎች ያኗኗር ዘይቤና የዘመኑን ማህበራዊ ህይወት በራሱ ምልከታ በመገንዘብና በመታዘብ የፈጠረው ምናባዊ ታሪክ ነው። በታሪኩም ውስጥ ያሉት ሰዎች በእውን የኖሩ ሰዎች አይደሉም። አበራ ወርቁን ታሪኩ በተፈጸመበት በአዲስ አበባ ከተማ ውስጥ በኖረበት ሰፈር በመስፍን ሐረር መንገድ ከሾላው በላይ በየበዓላቱ በግ ከሚሸጥበት ቦታ አጠገብ በየቤቱ እየዞርን ብንፈልገው አናገኘውም። በሰፈሩ እየዞርንም የቀይ ዳማ አይኑ ትልልቅ ኃይለ ማርያም ካሳ የሚባል ሁሌ ከጁ መጽሐፍ የማይለይ ጓደኛ ያለው እያልን ስለ አበራ ሰፋ ያለ ገለጻ ብንሰጥ አውቀዋለሁ ብሎ ቤቱን የሚያሳየን ሰው አናገኝም። ፍለጋችንን በመቀጠል አበራ ሰርቶባቸዋል በተባሉ መስሪያ ቤቶች ትምህርት ሚኒስቴር፣ ዩኒቨርሲቲ ማስታወቂያ ሚኒስቴርና አገር ግዛት ሚኒስቴር ሄደን ፋይሎችን ብናገላብጥና ሰዎችን ብጠይቅ ስለ አበራ ወርቁ እምናገኘው ነገር የለም። ለምን? አበራ በእውኑ ዓለም የኖረ ሰው አይደለምና። እሱ በደራሲው የተፈጠረ የምናብ ዓለም ሰው ነው። ታሪኩም እንዲሁ። አበራ ደራሲው ከህይወት ልምዱና ከገጠመኙ በመነሳት ስለ ዘመኑ አንዳንድ የተማሩ ሰዎች ማንነትና አመለካከት እንዲሁም ስለ አኗኗር ስርዓታቸው ያለውን አስተሳሰብና ትዝብት ስግው አድርጎ ያቀረበበት የፈጠራ ሰው ነው። በተመሳሳይ የሐዲስ ዓለማየሁን ፍቅር እስከ መቃብር ብናጤን ሁኔታው ያው ነው። በፍቅር እስከ መቃብር የተተረከው የበዛብህ ቦጋለ፣ የሰብሎ ወንጌል፣ የፊታውራሪ መሸሻ፣ የካሳ ዳምጤና የሌሎቹም ሰዎች ታሪክ የደራሲው ፈጠራ ነው። እነ ፊታውራሪ በልብ ወለዱ ዓለም ውስጥ የኖሩ ታሪኩ የተተረከበትን ዘመን አስተሳሰብና ማህበራዊ ህይወት በውክልና ለማሳየት የተፈጠሩ ምናባዊ ህልውና ያገኙ ሰዎች ናቸው። ከዚህ በመነሳት ልብ ወለድ በእውኑ ዓለም በሰዎች የህይወት ገጠመኝ ከተፈጸመውና ሊፈጸም ከሚችለው በከያኒው ግንዛቤና አመለካከት ተቀምሮ የሚቀርብ የማህበረሰቡ ቁሳዊና ህሊናዊ ገጽታ የሚታይበት ኪነታዊ ስራ መሆኑን እንገነዘባለን። በአንድ ልቦለድ ውስጥ ደራሲው የሚያቀርበውም በተወሰነ ቦታ በተወሰነ ታሪካዊ ዘመን በሚኖር ማህበረሰብ ውስጥ ሊከሰቱ ይችላሉ ወይም ተከስተዋል ብሎ የሚያምንባቸውን የተለያዩ ህይወታዊ ክንዋኔዎችንና ሰብአዊ እውነታዎችን እንዲሁም የሰዎችን ባህሪያት ነው። ደራሲው እንዲህ በሚያደርግበት ጊዜ ግን የዘመኑን ባህል፣ የዘመኑን ማህበረሰባዊ እውነታና ቋንቋ በውል ያሳየናል። ልቦለድ ማህበራዊ ህይወትን በስፋት በሚጥምና በሚስብ ዘይቤ የማሳየት አቅም ያለው የሰው ልጅ አያሌ ገጠመኞች ማቅረብ የሚችል ኪነ ጥበባዊ ቅርጽ ነው። ከሌሎቹ የጽነ ጽሑፍ ዘሮች የበለጠ ዘላቂነት ያላቸው የተስፋፉና የበለጸጉ የሰዎች ምስሎችን የሚያዝ አቅም አለው። በልብ ወለድ የሰው ልጅ ሐዘንና ደስታ፣ ጥላቻና ፍቅር፣ ምኞትና ፍላጎት፣ ብልጽግናና ውድቀት በአጠቃላይ ግብሩና አተያዩ በኪነታዊ ዘዴ ይቀርባል። ሄነሪ ጀምስ እንደሚለው የልብ ወለዱ ደራሲ የሰው ልጅ የተለያዩ የህይወት ፈርጆች በኪነታዊ ቋንቋ በሚያቀርብበት ጊዜ የራሱን አመለካከት በመመርኮዝ ነው። ልብ ወለድ ደራሲው ለህይወት የሚሰጠው የግል ትርጓሜ ነው። በዚህ ምዕራፍ መጀመሪያ ላይ እንደተመለከተው በብዙ ሐያሲያንና የስነ ጽሑፍ ጠቢባን አስተያየት የልቦለድን ምንነት በአጭር ብያኔ ለማሳወቅ ከመሞከር የልቦለድን ባህሪያትና ለህልውናው መሰረት የሆኑትን ፍሬ ነገሮች በዝርዝር መግለጹ የኪነ ጥበብ ዘሩን በውል ለመረዳት ጠቃሚነቱ የጎላ ነው። በዚህ መሰረት በተከታዩ ክፍል የልቦለድን ፍሬ ነገሮችና ዘዴዎች እንመለከታለን። የልቦለድ አላባውያን። የልብ ወለድ ፍሬ ነገሮች ወይም አላባውያን ተብለው የሚታወቁት ታሪክ፣ ትልም፣ ገጸ ባህሪ፣ ግጭት፣ መቼት፣ ጭብጥ፣ አንጻር ናቸው። እነዚህ ለአጠናን እንዲያመች ተለያይተው ተጠሩ እንጂ በልብ ወለድ ውስጥ በተናጠል ወገን ለይተው ለየብቻቸው የሚገኙ አይደሉም። ስለ ታሪክ ሲወሳ ገጸ ባህሪያት መጠራታቸው አይቀርም፣ ምክንያቱም ታሪኩ የገጸ ባህሪያቱ ነውና። ታሪኩን ጠርቶ ባለ ታሪኮቹን እንዴት መተው ይቻላል? የገጸ ባህሪቱ ታሪክ የሚፈጸመው በተወሰነ ጊዜና ቦታ ነው። ስለዚህ ስለ ገጸ ባህሪያት ሲወራ ስለሚኖሩበት ዘመንና ቦታ መንገሩ አይቀርም። ገጸ ባህሪያት ባላቸው እርስ በእርሳዊ ግንኙነት የተነሳ በመሐከላቸው በተለያዩ ምክንያቶች ግጭት ውስጥ ሲገቡ ይታያል። ስለዚህ ስለ ገጸ ባህሪያቱ ማንነትና ስላሉበት ሁኔታ ምንነት ስንናገር በመሐከላቸው ስለተፈጠረው ግጭት ማውሳታችን አይቀርም። ሌሎችም አለባውያን በዚሁ አይነት አንዱ ሲጠራ ሌላውም አብሮ ብቅ በሚልበት ሁኔታ ተሳስረው ነው የሚገኙት። ገና ከመነሻው መታወቅ ያለበት የልብ ወለድ ፍሬ ነገሮች በአንድ ላይ ተጣምተው ተሻርበው ቀደም ብሎ እንደተገለጸው አንዱ ሲጠራ ሌላው አብሮ እየመጣ አንዱ ሲመዘዝ ሌላው አብሮ ብቅ እያለ የሚኖሩ መሆናቸው ነው። ልብ ወለዱም ልብ ወለድ ሊሆን የሚችለው የነዚህ ፍሬ ነገሮች አወቃቀርና ህሉና አንድነትና ግጥምጥምነት የኖረው እንደሆነ ነው። ይህ አንድነትና ግጥምጥምነትም ሊገኝ የሚችለው ከያኒው በሚመርጣቸው ጥበባዊ ዘዴዎች አማካኝነት ፍሬ ነገሮቹ ተሰናስለው ሲቀርቡ ነው። ታሪክ። ታሪክ ለልብ ወለድ ቀዳማዊ ነገር ነው። የልብ ወለድ መሰረታዊ ገጽታ አንድ አይነት ታሪክ መተረኩ ነው። አንድን ልብ ወለድ ያነበበ ሰው ስለ መጽሐፉ ቢጠየቅ ከሁሉ በፊት አሳዛኝ ታሪክ አነበብኩ ወይም አስደሳች ታሪክ አነበብኩ፣ በጣም ጥሩ የፍቅር ታሪክ ነው ወይም አስለቀሰኝ ኮጃል በማለት ታሪኩ ያሳደረበትን ስሜት ነው የሚገልጸው። ሌላው ደግሞ ምንም የማያጓጓ አሰልችና ደረቅ ታሪክ ነው ሲል፣ የቀረው አንባቢ ደግሞ በእውኑ ዓለም ከሚያውቃቸው ሰዎች ገጠመኝና ታሪክ ጋር በማያያዝ ይህማ የነገሌ ታሪክ ራሱ ነው እያለ አስተያየቱን ይሰጣል። ይህ እንግዲህ አብዛኛው አንባቢ ከልብ ወለድ ገጽታዎች በቀዳሚነት የሚያስበው ታሪኩን መሆኑን ይጠቁማል። አንባቢው የሚያነበው ድርሰት ታሪክ አልባ ቢሆንበት ንባቡን በጉጉት ለመቀጠል ይቸገራል። ምክንያቱም በነቃ ስሜት ሊከታተለው የሚፈልገውን ነገር አጥቷልና። ከጠያቂዎቹም ለሚቀርብለት ምን አነበብክ ለሚለው ጥያቄ መልስ አይኖረውም። አንባቢውን ይበልጥ የሚስበውና ጊዜውን አጥፍቶ እንዲያነብ የሚገፋፋው መጀመሪያ እንዲሆነ ከዚያ በኋላ ደግሞ እንዲሆነ የሚለው የታሪኩ ጉዞና እገሌ የተባለው ሰው እንዲያለ ነገር ደረሰበት፣ ለማምለት ሲፍጨረጨርም ፍጻሜው እንዲሆነ የሚለው የታሪኩ ገጽታ ነው። እነዚህን ጉዳዮች በማጤን ነው ታሪክ ለልብ ወለድ ህይወቱ ወይም የመዳፉ የመጻፉ ሰበብ የህሉናው መሰረት ነው የተባለው። ለምሳሌ በፍቅር እስከ መቃብር፣ የበዛህብና የሰብሎ ወንጌል እንዲሁም የፊት አውራሪ መሸሻ ታሪክ ባይኖር ድርሰቱ በአንባቢ ዘንድ ሊያመጣ የሚችለውን ነገር መገመት አያዳግትም። በዋናው ታሪክ ጉዞ በየደረጃው ታሪኩን ለማጎልመስ የተፈጠሩትን ንዑሳን ታሪኮችም እንኳን ልብ ወለዱን ተነባቢ ለማድረግ የሚያበረክቱት ድርሻ አስፈላጊነቱ የጎላ ነው። የታሪክን ቀዳሚነት ፎርድ ማዶክስ ፎርድ የተባለው ደራሲ ልብ ወለድ ለመጻፍ ስትነሳ ከሁሉ በፊት ማሰብ ያለብህ ቁም ነገር ታሪክ ነው። ታሪክ አሁንም ታሪክ። ይበልጥ ላቅ ባለ አነጋገር ለመግለጽ ከፈለክ ደግሞ የምትጽፍለት ዋነኛ ጉዳይ ልትለው ትችላለህ ሲል አጠንክሮ ገልጾታል። በልብ ወለድ ውስጥ ታሪክ አብይና ቀዳሚ ነገር መሆኑን ከተረዳን ቀጥሎ ደግሞ ባህሪያቱን ማውሳቱ ተገቢ ነው። ታሪክ በተወሰነ ጊዜ ቅደም ተከተል የተቀናጁ ሁነቶች ትረካ ነው። ደራሲው በታሪክ ውስጥ የተለያዩ ሁነቶችን ያበጃል። በሁነቶቹም ሰንሰለታዊ ጉዞ ታሪኩ ከአንዱ ደረጃ ወደ ሌላው ሲተላለፍ፣ ባለታሪኮቹ የተለያዩ ድርጊቶችን በመፈጸም ማንነታቸውና የሚደርስባቸው ክፉም ሆነ ደግ ነገር ይታያል። አንባቢውም ቀጥሎ ምን ሆነ፣ ባለታሪኩ ምን ያጋጥመው ይሆን እያለ በጉጉት ታሪኩን ይከታተላል። እስቲ ሁኔታውን የፍቅር እስከ መቃብርን ታሪክ በምሳሌነት በመውሰድ እንመልከተው። ጎጃም ውስጥ ማንኩሳ በተባለው ቦታ የሚኖሩ ቦጋለ መብራቱና ውድነሽ በጣም የተባሉ ባልና ሚስት በዛብህ የሚባል ልጅ ይወልዳሉ። በዛብህ በሕፃንነቱ በልዩ ልዩ በሽታዎች ይጠቃል። በዛብህ አድጎ ለአቅመ አዳም ሲደርስ እናትና አባቱን ጥሎ ይኮበልላል። የቅኔ ትምህርት ለመማር በየቦታው ይዘዋወራል። በመጨረሻም ዲማ ከሚባለው ቦታ ይደርስና ትምህርቱን ይቀጥላል። እዚያ እያለ አባትና እናቱ መሞታቸውን ይረዳል። ዲማ ውስጥ በዛብህ ፊት አውራሪ መሸሻ ከሚባሉት ባላባት ጋር ይተዋወቃል። ፊት አውራሪም የልጃቸው የሰብል ወንጌል አስተማሪ አድርገው ይቀጥሩታል። በዛ ብህና ሰብል ወንጌል በፍቅር ይወድቃሉ። ፊታውራሪ ይህንን ሲያውቁ በዛ ብህን ለመቅጣት ይዘታሉ። የልጃቸውንም በበዛ ብህ መወደድ በአስማት ኃይል የተደረገ መሆኑን ይገልጻሉ። የበዛ ብህና የሰብል ወንጌል ፍቅር እየጠነከረ ይሄዳል። ቆይቶም ጉዱ ካሳ በተባለው የሰብለ አጎት መካሪነት በዛ ብህ ሰብለን ይዞ እንዲኮበልል ይስማማሉ። ኩብለላው ሳይሳካላቸው ይቀራል። በዛ ብህም ዲማን ትቶ ወደ አዲስ አበባ ይሸሻል። አዲስ አበባ ውስጥ በአንድ ቤተ ክርስቲያን በመምህርነት ይቀጠራል። ሰብለ ወንጌልም ከአባቷ ቤት ትጠፋለች። በዛ ብህም ፍለጋ ወደ አዲስ አበባ ጉዞ ትጀምራለች። ፊታውራሪ መሸሻና የሰብለ እናት ወይዘሮ ጥሩ አይነት በተከታታይ ይሞታሉ። ሰብለ ወንጌል አዲስ አበባ ደርሳ በዛ ብህን አታው ወደ ጎጃም ለመመለስ ጉዞ ታደርጋለች። ጓሐጽዮን በተባለው ቦታ አንዲት ሴትዮ ቤት ትደርስና እንዲያስጠጓት ትጠይቃለች። እሳቸውም ይፈቅዱላታል። እዚህ ሴትዮ ቤት ሰብለ የአባይ በረሃ ሽፍቶች ደብድበው የጣሉት አንድ ሰው ተኝቶ ታገኛለች። ይህ ሰው በዛብህ ሆኖ ይገኛል። ሰብለ ወንጌል በአካባቢው ቄሶች አማካኝነት ከበዛብህ ጋር ቃል ኪዳን ታስራለች። ጥቂት ቀናት ቆይቶ በዛብህ ይሞታል። ሰብለ ወንጌልም በዛብህ በተቀበረበት ቦታ መንኩሳ መኖር ትጀምራለች። ከጥቂት ዓመታት በኋላ አጎቷ ጉዱ ካሳ ይመጣል። ቆይቶም ሰብለና ጉዱ ካሳ ይሞቱና እዚያው ይቀበራሉ። በዚህ የፍቅር እስከ መቃብር ታሪክ አንባቢ ምን ሆነ? ምን ተፈጸመ? ከዚያስ እያለ ታሪኩን እንዲከታተል የሚያደርጉ ብዙ ሁነቶችና በባለ ታሪኮቹ ላይ የሚደርሱ ነገሮች አሉ። ገና ከመነሻው በዛብህ እናትና አባቱን ጥሎ ሲኮበልል የወላጆቹና የሱ የወደፊት ኑሮ ምን እንደሚመስል ለማወቅ አንባቢ የታሪኩን ጉዞ ይከተላል። በዛብህ ዲማ ደርሶ ከፊታውራሪ መሸሻ ሲተዋወቅና የሰብል አስተማሪ ሲሆን ህይወቱ ሌላ አቅጣጫ መያዙን በመገንዘብ ምን ይደርስበት ይሆን በማለት አንባቢ ይህኛውን የታሪክ አቅጣጫ ይዞ ከበዛብህ ጋር ይጓዛል። በዛብህና ሰብለ በፍቅር ሲወድቁ በአጋጣሚው በመገረም መጨረሻቸውን ለማወቅ ይጓጓል። በጉዱ ካሳ አነሳሽነት ሰብለን ይዞ ለመኮብለል ሴራ ሲጠነስስ ይሳካላቸው ይሆን በሚል ሐሳብ አንባቢ ይዋጣል። በኋላም በፊታውራሪ መሸሻ ከሄዱበት መመለስ ምክንያት ሴራው ሲከሽፍ የሁለቱ ፍቅረኞች የሚቀጥለው ድል ምን ሊሆን ነው በማለት አንባቢው ተከታዩን ለማወቅ ንባቡን ይቀጥላል። ቆይቶም የበዛብህን ወደ አዲስ አበባ መሄድ የሰብለ ወንጌልን በአባቱ አስገዳጅነት ለማግባት መዘጋጀት ሲሰማ በሁለት ወጣቶች ላይ የደረሰውን ክፉ ነገር በማየት ያዝንላቸዋል። የሰብለን በሰርጓ ወዜማ መጥፋት ሲሰማ ደግሞ ድፍረቷን እያደነቀ ወዴት እንደምትደርስና ያሰበችው ግብ ይሳካላት ይሆን በሚል የራስ ጥያቄ ሁኔታውን ለመረዳት ንባቡን ይቀጥላል። ወደ መጨረሻው አንባቢው የበዛብህን በሽፍቶች ተደብድቦ ጓሐጽዮን ላይ ያልጋ ቁራኛ መሆን፣ የሰብለ ወንጌልን እሱን ፍለጋ አዲስ አበባ ድረስ መንከራተት፣ ኋላም ያልጋ ቁራኛ ሆኖ የማግኘቷን ዜና ሲያውቅ አሳዛኝ ፍቅረኞች በማለት ከንፈሩን ይመጣል። የታሪኩ ጉዞ ሲፈጸምም የሶስቱ ወዳጆች የጉዱ ካሳ፣ የሰብለ ወንጌልና የበዛብህ በአንድ መቃብር ውስጥ መቅረት አንባቢውን እውነትም ፍቅር እስከ መቃብር እንዲል ያደርገዋል። ከላይ እጅግ በተጠቃለለ መልክ ባየነው የፍቅር እስከ መቃብር ታሪክ ውስጥ በየደረጃው የሚከሰቱ የተለያዩ ሁነቶችና ንዑሳን ታሪኮች መኖራቸውን መገንዘብ አስፈላጊ ነው። ሁነቶቹና ንዑሳን ታሪኮቹ እንደ ሰንሰለት በመያያዝ ቀዳሚው ለኋለኛው መምጣት ሰበብ እየሆነ ኋለኛው ደግሞ ቀዳሚውን እያበለጸገ ዋናው ታሪክ እየተስፋፋና እያደገ እንዲሄድ ያደርጋሉ። ታሪኩ እያደገን በሄደ ቁጥር በባለ ታሪኮቹ ላይ የሚደርሱት ሁኔታዎች አይነታቸው እየበዛ ይሄዳል። አንባቢ እነዚህን እየተከታተለ ነው የታሪኩን ተአማኒነት የሚያጤን። ታሪክ በሰው ልጅ ገጠመኝ ሊከሰት የሚችል ወይም የሰው ልጅ በምናቡ ሊያስበውና ሊፈጥረው የሚችል ሲሆን የአንባቢ አእምሮ ፈቅዶ ይቀበለዋል። በእውኑ ዓለም በሰዎች ዘንድ ሊያጋጥም የሚችልን ድርጊት ወይም የህይወት አቅጣጫ ወይም የኑሮ መልክ ሲያመጣ ተአማኒ ይሆናል። ታሪክ ደራሲው በመረጠው የጊዜ ቅደም ተከተል መሰረት ተቀናጅተው የሚቀርቡትንና በገጸ ባህሪያቱ የሚፈጸሙትን ድርጊቶች አነሳስ፣ አፈጻጸምና የመጨረሻ ውጤት ይይዛል። እነዚህ ሁሉ ከሰው ልጅ ልዩ ልዩ የህይወት ገጠመኞች የተቀዱ መሆን ይኖርባቸዋል። ቀጂው በእውነት ላይ የተመሰረተ ከሆነ የታሪኩ ተአማኒነት ከፍ ያለ ይሆናል። የልቦለድ ታሪክ ተአማኒነት ብቻ ሳይሆን አጓጊነት ሊኖረው ይገባል። አንባቢ የታሪኩን አንድ ክፍል ባነበበ ቁጥር ቀጥሎ ምን ይመጣ ይሆን ይያለ ልቡ ተሰቅሎ ንባቡን እንዲቀጥል ያሻል። በታሪኩ ሂደት ወደፊት ሊሆን የሚችለውን እያሰበ እንዲያነብ ማድረግ ለታሪኩ ሳቢነት ማጎናጸፍ ነው። ታሪኩ ከተጀመረበት ጊዜ አንስቶ እስከ ፍጻሜው ድረስ የአንባቢን ስሜት ወጥሮ በመያዝ ውጤቱን ለማወቅ እንዲጓጓ ማድረግ በታሪክ አፈጣጠር ልብ ሊባል የሚገባው ጉዳይ ነው። ይህን ሶመርሴት ሞም በልቦለዱስ ባሉ ስሜቱን በሳቡት ሰዎች ላይ የሚደርስባቸውን ሁኔታ የማወቅ ጉጉት በአንባቢው ተፈጥሮ ውስጥ ያለ ፍላጎት ነው ይለዋል። ይህንን ፍላጎት ግን ደራሲው ገና ትረካውን ሲጀምር በሚቋጠረው ጉዳይ በአንባቢው ልቦና ውስጥ እንዲጫር ማድረግ ይኖርበታል። ለምሳሌ በፍቅር እስከ መቃብር ትረካው ሲጀመር የታሪኩን ቦታና ገጸ ባህሪያቱን ተራኪው ያስተዋውቃል። አንባቢውም ቦጋለ መብራቱና ውድነሽ በጣሙ እንዴት ያሉ ሰዎች መሆናቸውንና ምን እንደሚደርስባቸው ለማወቅ ይፈልጋል። ታሪኩም እየገፋ ሲሄድ አዳዲስ ገጸ ባህሪያት እየመጡ የታሪኩ ገጽታ እየሰፋ ይሄዳል። ገጸ ባህሪያት በተጨመሩ ቁጥርና የእርስ በርስ ግንኙነታቸው እየተገለጸ ሲሄድ አንባቢ ቦጋለና ውድነሽ ዋናዎቹ ባለ ታሪኮች አለመሆናቸውን ይረዳል። ታሪኩም ሌላ አቅጣጫ መያዙን ሲገነዘብ አዲሱን ይበልጥ ለማወቅ በጉጉት ይከታተላል። በልቦለድ ታሪኩ ስፋት እያገኘ የሚሄደው ገጸ ባህሪያት የየራሳቸው ባህሪ አመለካከትና አስተሳሰብ ሲኖራቸውና ተራኪው ይህን ሁሉ በመተረክ የእርስ በርስ ግንኙነታቸውን መሰረትና ውጤት ሲያሳይ ነው። ለምሳሌ በከአድማስ ባሻገር አበራ ወርቁን ከተዋወቀም በኋላ ኃይለ ማርያምን ከዛ አቶ አባተን ቆይቶም ሌሎቹን እንተዋወቃለን። የነዚህ በየተራ ያወቀናቸው ሰዎች ግንኙነት በታሪኩ ሂደት በተከታታይ ይገለጽልናል። ኃይለ ማርያም ያበራ የረጅም ጊዜ ጓደኛ መሆኑ፣ አቶ አባተ ወርቁ ያበራ ታላቅ ወንድምና ያሳደጉት መሆናቸው፣ ሉሊት ደግሞ በአንድ አጋጣሚ ካበራ ጋር ተዋውቃ በኋላ ሚስቱ ለመሆን የበቃች መሆኗን ይነግረናል። በዚህ ሁሉ መሃል እንግዲህም የነዚህን ሆነ ያልተጠቀሱት ሌሎች የታሪክ ተሳታፊዎች ባህሪ አንዋኗር አንዱ ስለሌለውም ሆነ ስለ ህይወት ያለው አመለካከት ይገለጻል። ይህ ሁሉ እንግዲህ ታሪኩ ሲሆን የብዙ ሰዎችን ህይወት በአንድ ገበታ ላይ አመጣ ማለት ነው። ይህ በአንድ ገበታ ላይ የሚቀርብ ታሪክ ከሰዎች የዕለት ተዕለት ህይወት የተገኘ መሆኑ ግልጽ ነው። ነገር ግን በእውኑ ዓለም ያለው ህይወት እንዳለ በቁሙ በልብ ወለድ ዓለም አይቀርብም። ከያኒው በራሱ የፈጠራ ችሎታና አተያይ ልዩ አድርጎ አበጅቶ ነው የሚያቀርበው። እንዲህ ካልሆነ ደግሞ የኪነ ጥበብ ስራ አይሆንም። ታሪክን ለመተረክ የተለያዩ ዘዴዎች አሉ። እነሱም በደራሲው ምርጫ የሚወሰኑ ናቸው። እያንዳንዱ ደራሲ ታሪኩን ለአንባቢ የሚያቀርበው አንባቢን ያስደስታል፣ የፈለኩትን ማህበራዊ ጉዳይ ያሳይልኛል ብሎ በሚመርጠው ዘዴ ነው። ታሪኩ በየትኛው ዘዴ ተረክ ዋናው ጉዳይ የአንባቢውን ስሜት ነክቶ የመሳጭነት ኃይል እንዲኖረውና ሳቢነቱ የጠነከረ እንዲሆን የልቦለድ ፍሬ ነገሮች የሚባሉት በአንድነት በጠበቀ ሁኔታ መቀናጀት አለባቸው። የነሱ መቀናጀትና ወደ አንድ አብይ ግብ ማምራት የልቦለድ ህይወት ነው። ልክ ህይወት ያለው ፍጡር የተለያዩ አካላትና ህዋሳት በአንድ አብሮ በቅንጅት መስራት ለህልውናው የግድ እንደሆነ ሁሉ ለልቦለዱ ታሪክ መኖርም የልቦለዱ ፍሬ ነገሮች በአንድ ተጣምተው በአንድ ተሸራርበው መገኘት ይኖርባቸዋል። ትልም ፊሊፕ ስቴቪክ ትልምን በሚመለከት ካጋጠሙት የተለያዩ ሐሳቦች ጥቂቶቹን በመጥቀስ ቁልፍ ነገር፣ ታሪክ፣ ግልጽ ድርጊት፣ ቀመር፣ አጽም፣ ብልሃት፣ የአንድ ትረካ ህልውና ምክንያት፣ በአንድ ትረካ ሊባል የተፈለገው ጉዳይ የሚተላለፍበት መንገድ እየተባለ ብያኔ ተሰጥቶት እንደተገኘና በዚህም የተነሳ እሳቤውን ለመገንዘብ ችግር እንደሚያጋጥም አስፍሯል። ሲሂ ሆልማን ደግሞ ትልቅ ትልም የማንኛውም ልቦለድና ተውኔት አብይ ገጽታ ቢሆንም በምንነቱ ብዙዎች የማይስማሙበት እሳቤ ነው በማለት አሪስቶትል ብዙዎቹ ለሚሰጧቸው ብያኔዎች መሰረት የሆነው ሐሳብ የሰጠ የመጀመሪያው ሰው መሆኑን አመልክቷል። ምንም እንኳ በዘመኑ በነበረው የትራጄዲ ተውኔት ላይ ተመስርቶ የተሰጠ ብያኔ ቢሆንም፣ በእርግጥ ትልም መጀመሪያ መካከልና መጨረሻ ያለው የሁነቶች አደራደር ነው በማለት ለትልም ትልቅ ቦታ የሚሰጠው የአሪስቶትል ሐሳብ ወደፊት እንደሚታየው ለብዙዎቹ ብያኔዎች መነሻ እንደሆነ መገመት አያዳግትም። አንቶኒ ትሮፕ የተባለው ደራሲ ትልም የትረካ አብይ መልክ ነው፣ አንድን ልብ ወለድ የሚያነሳውም የሚጠላውም ዋነኛ ገጽታው ትልም ነው። ትልም የተሳካ ከሆነ ስራውም ተወዳጅ ይሆናል፣ ያልተሳካ ከሆነ ደግሞ ይነቀፋል። ልብ ወለድ የህይወትን ስዕል ማሳየት አለበት። ይህን ለማድረግ ደግሞ እውንነት ያላቸው ገጸ ባህሪያት ያስፈልጋሉ። በእኔ አስተሳሰብ ለዚህ ሁሉ ዋናው መሳሪያ ትልም ነው በማለት ትልም ለልብ ወለድ ዋነኛ ነገር መሆኑን ገልጿል። ትልም የልብ ወለድ ምሰሶ ነው። ልክ የሰው አጥንት ሌላውን አካሉን ደግፎ እንደሚይዝ በልብ ወለድም ሁሉን ነገር ደግፎ የሚይዘው ትልም ነው። ስለ ትልም ሲወሳ ወይም ትልም ለመገንዘብ ጥረት ሲደረግ የሚያጋጥም አንድ ችግር አለ። ይኸውም በአንዳንዶቹ ዘንድ ትልምና ታሪክ አንድ ሆነው መወሰዳቸው፣ በሌሎች ደግሞ ሁለት የተለያዩ ነገሮች ሆነው መታየታቸው ነው። ይህን ጉዳይ ግልጽ ለማድረግና የትልምን ምንነት ለመረዳት በብዙዎች ዘንድ የሚጠቀሰው ኢኤም ፎርስተር የተባለው እንግሊዛዊ ስለ ትልም የሰጠው ሐሳብ ነው። እዚህም ይህንኑ መጥቀሱ ነገሩን ይበልጥ ለመገንዘብ ይጠቅማልና እነሆ። ታሪክን በጊዜ ቅደም ተከተል የተቀናጁ ሁነቶች ትረካ ነው በማለት በይነነዋል። ትልምም የሁነቶች ትረካ ሲሆን፣ ዋነኛ ትኩረቱ ግን በምክንያትና ውጤት ላይ ነው። ንጉሱ ሞተ፣ ከዚያም ንግስቲቱ ሞተች ታሪክ ነው። ንጉሱ ሞተ፣ ከዚያ በእሱ ሐዘን የተነሳ ንግስቲቱ ሞተች ትልም ነው። በኋለኛውም የጊዜው ቅደም ተከተል እንዳለ ነው። ነገር ግን የነገሩ ምክንያታዊነት ነው ጎልቶ የወጣው። ወይም በሌላ አገላለጽ ንግስቲቱ ሞተች ሲባል በንጉሱ መሞት አዝና መሆኑ እስከተገለጸበት ጊዜ ድረስ በምን ምክንያት እንደሞተች ማንም አያውቅም። ይህ አንድ ድብቅ ጉዳይ ያዘለና ላቅ ብሎ ሊስፋፋ የሚችል ቋጠሮ ያለው ትልም ነው። የጊዜውን ቅደም ተከተል አግዶ አቅሙ እስከፈቀደለት ድረስ ከታሪኩ ርቆ ሊሄድ ይችላል። የንግስቲቱን ሞት እናጢ ነው በታሪክ ውስጥ ሲሆን፣ ከዚያስ ምን ሆነ እንላለን። በትልም ውስጥ ሲሆን ግን ምን ለምን ሆነ ብለን ነው የምንጠይቀው። በእነዚህ በሁለቱ የልብ ወለድ አለባውያን መካከል ያለው መሰረታዊ ልዩነት ይህ ነው። ከዚህ አባባል መገንዘብ እንደሚቻለው ትልም በአንድ ልብ ወለድ ውስጥ ምን ለምን ተደረገ ብለን ስንጠይቅ የምናገኘውን መልስ የሚያካትት ወይም በጊዜ ቅደም ተከተል የተፈጸሙ ሁነቶች የተደረጉበትን ምክንያትና የሚያስከትሉትን ውጤት ጥብቅ ቁርኝት የያዘ የልብ ወለዱ አካል ሲሆን፣ ታሪክ ደግሞ ምን ተደረገ፣ ከዚያስ ቀጥሎ ምን ሆነ ብለን ስንጠይቅ የምናገኘው ምላሽ ነው። ትልም በታሪክ ውስጥ የሚገኙ ሁነቶች ተከታትሎ መሰደርን ይሻል ቢባልም የሁነቶቹ ተከታትሎ መምጣት በራሱ ወይም ለብቻው ትልም ሆኖ ሊቆጠር እንደማይችል አጥብቆ መገንዘብ ይገባል። ትልም ሊባል የሚችለው ሁነቶቹ በምክንያትና በውጤት ግንኙነት በውል ተቀናይተው አንድ አይነት ሁባሬ የፈጠሩ እንደሆነ ነው። በዚህ ሁባሬ እያንዳንዱ ድርጊትና አጋጣሚ ለዋናው ገጸ ባህሪና ታሪክ አስተዋጽኦ ማድረግም ይኖርበታል። ያንን ልብ ወለድ ትልም መሰረት አቀንቃኙ ወይም አቀንቃኟ ገጸ ባህሪ የሚፈጽሟቸው ድርጊቶችና የደራሲው ዋነኛ ዓላማ ናቸው። ስለዚህም የገጸ ባህሪያቱ ስብዕናና ስነልቦናዊ መልክ፣ የሚገቡባቸው ሁነቶችና ከማህበራዊ አካባቢያቸው ጋር ባለው ግንኙነት ምክንያት የሚፈጽሟቸው ዋና ዋና ድርጊቶች እንዲሁም ልብ ወለዱ ያቀፈው ማዕከላዊ ዓላማ በአንድ ተጣምረው ትልሙን ይመሰርታሉ ማለት ነው። ከነዚህ ውጪ ስለ ትልም መናገር አስቸጋሪ ይሆናል። ለምሳሌ ስለ ከአድማስ ባሻገር ትልም ለማውራት በቀዳማዊነት ትኩረታችንን ባበራው ርቁ ላይ ነው የሚሆነው። በሱ ስብዕናና ስነልቦናዊ መልክ፣ በሚገባባቸው ሁነቶችና እነሱም ውስጥ ሆነው በሚፈጽማቸው ድርጊቶች፣ በሱ ላይ በሚደርሱ ሁኔታዎች፣ እሱም ለእነዚህ ሁኔታዎች በሚሰጣቸው ምላሾች፣ ከሌሎች ገጸ ባህርያት ጋር በተለይ ደግሞ ከኃይለ ማርያም ከሉሊትና ከአቶ አባተ ጋር ባለው ግንኙነት ሳቢያ በሚፈጠሩ ድርጊቶች ላይ እናተኩራለን። በአንድ ትልም የሚከናወኑ ድርጊቶች ለደራሲው ዋነኛ ዓላማ ተገዥ በመሆን በመክንያት ውጤት ግንኙነት ተከታተለውና ተሳስረው ሲጓዙ አንድ ቋጠሮ መፍታት ወይም አንድ የሚያረካው ውጤት ላይ መدرس አለበት በዚህ ሂደት በዋና ገጸ ባህሪው ላይ የሚدرس ሁኔታዎች ይኖራሉ ስለ ሁኔታዎቹ መፈጠር ምክንያት የሆነው ነገር የሚያስከትለው ችግር እንዲሁም በገጸ ባህሪው ላይ የታየው ለውጥ የማይዘለሉ ደረጃዎች ናቸው ማለት ነው በተጨማሪ የልቦለዱ ዋነኛ ግጭት ከዚሁ ጋር የሚታይ ነው ኢኤም ፎርስተር እንዳመለከተው ታሪኩን አንብቦ እንዲሆነ እንዲያ ተፈጸመ ከዚያ ቀጥሎ እንዲሆነ ለማለት ብዙ አስቸጋሪ አይሆንም ነገር ግን ያንድ ልቦለድ ትልም ተገንዝቦ በቁርጥ ይህ ነው ለማለት ቀላል ስራ አይደለም የተወሰነ አእምሮአዊ ብስለትንና የማስተዋል ችሎታን ይጠይቃል በታሪኩ ሂደት የሚፈጸሙ ዝርዝር ሁኔታዎችና በገጸ ባህሪያቱ ላይ የሚدرسው የተለያዩ ነገሮችን ማስተዋል ግንኙነታቸውን ማጤን እንዲሁም ነገር ቋጠሮችን መፍታትና ተንትኖ ማየት ያስፈልጋል ይህን ትልም ለይቶ የማውጣት ስራ ለማቃለል አንድ ዋቂ የሚከተለው ምክር ሰጥቷል አንድን ትልም ለመለየት በመጀመሪያ አቀንቃኙ ገጸ ባህሪ ማን ነው የሚለውን ጥያቄ መመለስ አለብን ይህ ገጸ ባህሪ አብዛኛውን ነገር በሱ ዙሪያ የሚያሽከረክርበት ሲሆን ዋንኛው ለውጥ የሚደርስበትም ነው በሁለተኛ ደረጃ ደግሞ የዚህ ገጸ ባህሪ ስብዕና ምን ይመስላል የሚገጥመው ድል ምንድነው መልካም ድል ይገጥመው ይሆን ወይስ የከፋ አስተሳሰቡ ምን ይመስላል ለሚሰራውና ለሚደርስበት በኃላፊነት ለመጠየቅ እንዲበቃ ያለበትን ሁኔታና የራሱ ባህሪ የሚያስከትለው ውጤት ምን ያህል የተገነዘበ ነው የሚሉ ጥያቄዎችን መመለስ አለብን በሶስተኛ ደረጃ ታሪኩ ሲያልቅ ከገጸ ባህሪው ድርጊት ከስብዕናውና ካስተሳሰቡ ለውጥ የሚከሰተው በየትኛው ላይ ነው የሚለውን ገጸ ባህሪ በዚህ ክፍል የልቦለድ ገጸ ባህሪን ምንነት የገጸ ባህሪን አቀራረብ ዘዴ የገጸ ባህሪን አይነትና የገጸ ባህሪን አቀራረብ ዘዴዎችን እንመለከታለን የገጸ ባህሪ ምንነት በአንድ ልቦለድ ውስጥ የሚተረክ ታሪክ የማን ነው የሚል ጥያቄ ሲጠየቅ መልሱ በቀጥታ የነገሌ ታሪክ ነው የሚል ይሆናል እነገሌ ተብለው የሚጠቀሱት ደግሞ የተለያዩ ባህሪያትና የህይወት ገጽታዎች ያሏቸው ሰዎች ናቸው ለምሳሌ ካድማስ ባሻገር የተሰኘው ልቦለድ የነማን ታሪክ ነው ብለን ብንጠይቅ መልሱ ያበራ ወርቁ የሉሊት ታደሰ የኃይለ ማርያም ካሳ የሚል ይሆናል ወይም ደግሞ የፍቅር እስከ መቃብር ታሪክ የማን ነው ብለን ተመሳሳይ ጥያቄ ብንጠይቅ በቀዳሚነት የሚሰጠን መልስ የበዛብህ የሰብሎ ወንጌል እንዲሁም የፊታውራሪ መሸሻ የሚል ነው እነዚህ ስማቸው የተጠራልን ሰዎች የልቦለዱ ገጸ ባህሪያት ናቸው ገጸ ባህሪያት በልቦለድ ዓለም ስጋ ለብሰው ባህሪ ተጎናስፈው መጠሪያ ተሰጥቷቸው መኖሪያ ተበጅቶላቸው የሚንቀሳቀሱ የሚተነፍሱ የሚናገሩ የሚበሉ የሚጠጡ እንደውኑ ዓለም ሰዎች የሚኖሩ የሚሞቱ የሚርባቸው የሚጠማቸው የሚፋቀሩ የሚጣሉ የሚደሰቱና የሚያዝኑ የልቦለድ ዓለም ሰዎች ናቸው ገጸ ባህሪያት ልቦለዱ ከተቀነበበበት ቦታና ዘመን የፈለቁ የዚያው ቦታና ዘመን ሰዎች ወኪሎች ሲሆኑ በዘመኑ የነበረውን አስተሳሰብና አጠቃላይ አተያይ ባህልና ማህበራዊ ልማድ መንፈሳዊና ቁሳዊ ሁኔታ ያንጸባርቃሉ በደራሲው ምናብ ግስፍነስተው የተፈጠሩ የዘመኑ አስተሳሰብና የሰዎች እርስ በርሳዊ ግንኙነት የተቀረጸባቸው አምሳለ ሰብናቸው እነዚህ ገጸ ባህሪያት ከሌሎቹ የልቦለድ አለባውያን ጋር በመቀናጀት ድራሲው ስለ ህይወት ያለውን አመለካከት የሚገልጽባቸው ዋነኛ መሳሪያዎች ናቸው የገጸ ባህሪ አቀራረጽ ድራሲ ገጸ ባህሪ የሚፈጥረው ለህይወትና ለሰው ልጅ ካለው አተያይና አጠቃላይ ዕውቀት በመነሳት የራሱንና በእውኑ ዓለም የሚያውቃቸውን ሰዎች አካላዊና ህሊናዊ መልክ ወይም አጠቃላይ ስብዕና መነሻ በማድረግ ነው የአንድ ገጸ ባህሪ መጠንሰሻው በእውን የሚኖር ወይም የኖረ አንድ ግለሰብ ሊሆን ቢችልም በልቦለድ ውስጥ የተቀረጸው ግን እሱ ራሱ አይሆንም ገጸ ባህሪ ደራሲው በህይወት ገጠመኙ ካያቸውና ካወቃቸው የተለያዩ ሰዎች ከዚህም ከዚያም የቃረማቸውን ባህሪያት ያጨቀበት ምናባዊ ፍጡር ነው ለምሳሌ የካድማስ ባሻገር ዋና ገጸ ባህሪ አበራ ወርቁ በእውኑ ዓለም የኖረ ደራሲው የሚያውቀው አንድ ሰው ሳይሆን ድራሲው በዘመኑ ከኖሩ የተማሩ ሰዎች የቃረማቸውን ባህሪያት አላብሶ የፈጠረው ነው ይህ ገጸ ባህሪ በደራሲው ምናብ ሲፈጠር ቀዳማይነቱ ከአንድ ሰው የአይኑን ትልልቅነት ምናልባት ከሌላ ሰው በአንድ ቦታ ረክቶ ያለመቆየት ባህሪውን ደግሞ ከሌላ ቀናተኝነቱና ስንፍናውን እንዲሁ ከሌላ ሰው በማጠረቃቀም ያበጀው ነው የሚሆነው። ደራሲው ለገጸ ባህሪው የሚሆነውን አካላዊም ሆነ ህሊናዊ መልክ ለመምረጥ ሁለት ሰዎች፣ 10 ሰዎች፣ 20 ሰዎች ወይም ከዚያ በላይ አያሌ ሰዎችን ሊከታተልና ሊያጤን ይችላል። እዚህ ዋናው ጉዳይ እሱ በምናቡ ለቀረጸው ሰው ተስማሚ የሆኑ ባህሪያትና ስብዕና አግኝቻለሁ ብሎ እስከበቃው ድረስ በገጠመኙ ብዙ ሰዎችን ማተኮር የሚችል መሆኑ ነው። ደራሲው በዚህ ሁኔታ የተመለከታቸውን ሰዎች እንዳሉ ገልብጦ በልብ ወለድ ውስጥ ሊያመጣቸው አይችልም። ይህን የገጸ ባህሪ አቀራረጽ ሶመትሴት ሞም እንደሚከተለው ገልጾታል። ፈጠራ ነው ብዬ በእርግጠኝነት እናገራለሁ። በቅርብ ስለምናውቃቸው ወዳጆቻችን እንኳን የምናውቀው በጣም ጥቂቱን ነው። እነሱኑ ቀጥታ ገልብጠን በልብ ወለድ ውስጥ የሚንቀሳቀሱ ሰዎች ለማድረግ የሚያስችል እውቀት የለንም። ሰዎችንም እንዳሉ በቀጥታ ለመቅዳት አይቻልም። ምክንያቱም ሰዎች ሁሉ የእውነት የማይታይባቸው ተለዋዋጭና ሚስጥራዊ በመሆናቸው ነው። ደራሲው የእውኑን ዓለም ሰዎች ቀጥታ ግልባጭ አያቀርብም። ከነሱ የሚበቃውን ይወስዳል። ትኩረቱን የሳቡትን ጥቂት ባህሪያትን ካንዱ በአእምሮ አንድ ነገር ብልጭ ያደረገበትን ባህሪ ከሌላው በመውሰድ ገጸ ባህሪውን ይቀርጻል። ደራሲው ገጸ ባህሪ በሚቀርጽበት ጊዜ ምርጫ ያደርጋል። ከተመለከታቸው ሰዎች መሃል ለፈለገው ዓላማ ግመች ይሆናሉ ብሎ ያመነባቸውን ወይም ገጸ ባህሪውን በውል ሊያሳዩ ይችላሉ የሚላቸውን የተወሰኑ አካላዊና ህሊናዊ መልኮችን ብቻ መርጦ ይወስዳል። የሰውን ባህሪያት በሙሉ ማሳየትም አዳጋች በመሆኑ ምርጫው አንዱን ገጸ ባህሪ ከሌላው ለይተው በሚያሳዩ አበይት ባህሪያት ላይ ብቻ ማተኮር ይኖርበታል። የተመረጡትን ባህሪያት በአንባቢ አእምሮ ገጸ ባህሪያቱ ተቀርጸው እንዲቆዩ ለማድረግ የሚችሉ መሆን አለባቸው። ገጸ ባህሪያት ልክ እንደ ሰዎች ይኖራሉ፣ ይሰራሉ፣ ያዝናሉ፣ ይደሰታሉ። እነዚህንና ሌሎችንም ሰብአዊ ባህሪያት ከያኒው በውል በሚታይ ሁኔታ ይቀርጻል። እነዚህ የልብ ወለዱ ዓለም ሰዎች በተፈጠረላቸው ዓለም ለመኖራቸው ምክንያት መሰጠት አለበት። አንባቢም ሲቀበላቸው የተቀረጹበት ዘመንና ቦታ ሰዎች ናቸው ብሎ በመገመት ነው። እንዲህ ሲባል ግን ከፍ ብሎ እንደተገለጸው ገጸ ባህሪያት የውኑ ዓለም ሰዎች ትክክለኛ ቅጂ ናቸው ማለት አይደለም። የሰውነት ባህሪያት መመሳሰል እንጂ ገጸ ባህሪያት በኪነ ጥበባዊ ማጋነን የቀረቡ በአንዳንድ ገጽታዎቻቸው ከውኑ ዓለም ሰዎች በላይ ሊሆኑ የሚችሉ ሰዎች ናቸው። ነገር ግን እነዚህን የምናብ ሰዎች አንባቢው ሰብአዊ ባህሪያት የተላበሱ ናቸው ብሎ እንዲቀበላቸው በቀረበ ተመሳሳይነት መቅረጽ አስፈላጊ ነው። እያንዳንዱ ገጸ ባህሪ የሚናገረውና የሚሰራው በሆኑ ዓለም የኖረው ወይም የሚኖረው መሰሉ ከሚናገረውና ከሚሰራው ተቀራራቢ ሊሆን ይገባል። ገጸ ባህሪው ከእድሜው፣ ከትምህርቱ፣ ከኑሮ ደረጃው፣ ከመጣበት አካባቢና ዘመን ጋር የሚጣጣምና የዚህን ሁሉ አሻራ የሚያመለክት ድርጊት ከታየበት አንባቢው ሰው ነው ብሎ ሊቀበለው ይችላል። አንባቢው ገጸ ባህሪያትን ሰዎች ናቸው ብሎ እንዲቀበላቸው ደግሞ ስብዕናቸው በውል መታየት አለበት። አንባቢ ከነሱ ጋር እንዲስቅ ወይ እንዲስቅባቸው፣ ከነሱ ጋር እንዲያዝን ወይ እንዲያዝንባቸው፣ የችግራቸው ተካፋይ እንዲሆን፣ እንዲወዳቸው ወይ እንዲጠላቸው፣ ከዚህም አልፎ የቆየ ባህሪውን ትቶ እነሱን በምሳሌነት ወስዶ እንዲለወጥ የማድረግ ኃይል ያላቸው ገጸ ባህሪያት ናቸው በልብ ወለዱ መንቀሳቀስ ያለባቸው። ልብ ወለድ የራሱ ህግጋት ያሉት ከሆኑ ዓለም የተለየ ኪነ ጥበብ ነው። ስለዚህ በልብ ወለድ ውስጥ የሚገኝ ገጸ ባህሪ የሚታመን ሊሆን የሚችለው በልብ ወለድ ህግጋት መሰረት የኖረ እንደሆነ ነው። ደራሲው ህግጋቱን በመጠበቅ ገጸ ባህሪያቱን በአግባቡ ከቀረጸ አንባቢውም በህልውናቸውና በአጠቃላይ እንቅስቃሴያቸው ሰዎች ናቸው ብሎ በማመን ከተቀበላቸው ታሪኩ ተአማኒነት ያገኛል። ታሪኩ ተአማኒነት አገኘ ማለት ደግሞ ልቦለዱ የተጻፈበትን ኪነ ጥበባዊ ግብ መታ ማለት ነው። ደራሲው ገጸ ባህሪያት በሚቀርጽበት ጊዜ መዘንጋት የሌለበት ሶስት ቁም ነገሮች አሉ። እነሱም ዘላቂነት፣ ኢ ፍጹምነትና ግል ወጥነት ናቸው። በውኑ ዓለም ሰዎች ዘንድ ከምንጠብቃቸው ባህሪያት አንዱ የባህሪ ዘላቂነት ነው። ይህ የባህሪ ዘላቂነት በልቦለድ ገጸ ባህሪያት አቀራረጽ ላይ መኖር ከሚገባቸው መሰረታዊ ነገሮች አንዱ ነው። ገጸ ባህሪያት ከታሪካቸው ጅማሬ እስከ ፍጻሜው ድረስ ዘላቂነት እንዲኖራቸው እንፈልጋለን። ይህ ዘላቂነት በባህሪያቸው፣ በድርጊታቸውና በአስተሳሰባቸው፣ በአጠቃላይ በውጫዊና በውስጣዊ መልካቸው መታየት ይኖርበታል። በልቦለዱ የመጀመሪያው ምዕራፍ አንድ አይነት ስብዕና ተሰጥቶት የምናገኘው ገጸ ባህሪ በሁለተኛው ሌላ ሰው፣ በቀጣዩ ምዕራፍ ደግሞ ሌላ ሆኖ ከተገኘ በውል የምናውቀውና የምንረዳው እስከ ታሪኩ ማብቂያም ድረስ ይዘን የምንጓዘው አምሳለ ሰብዕ ሊሆን አይችልም ማለት ነው። ታሪኩ ሲጀምር ወስላታና ጨካኝ ሆኖ የቀረበ ገጸ ባህሪ ከታሪኩ መሃል ላይ ድንገት ታማኝና ሩህሩህ ቢሆን ግር ይለናል። ምን ነካው ብለን ጥያቄ እንጠይቃለን። ወይም በታሪኩ መጀመሪያ ክፍል ሰናይ ባህሪ የተሰጣት ወይዘሮ መሃል ላይ እኩይ ብትሆን በምን ምክንያት፣ በምን የተነሳ ማለታችን አይቀርም። የባህሪ ለውጡ ዱብዳ ስለሚሆንብን ይገርመናል። እዚህ ላይ ዋነኛው ጉዳይ አንባቢ የገጸ ባህሪያትን ማንነት በውል አውቆ እስተ መጨረሻው ተከታትሎ ስብዕናቸውን እንዲረዳቸው፣ ባህሪያቸውና ድርጊታቸው በየአጋጣሚው ያለ በቂ ምክንያት አይለዋወጥ ነው። ከአድማስ ባሻገር ውስጥ ዋናውን ገጸ ባህሪ አበራ ወርቁን በታሪኩ መግቢያ ላይ የምንተዋወቀው እንደሚከተለው ነው። ትኩስ የህይወት ጠብታ፣ ትኩስ ወፍራም የህይወት ጠብታ የሚል ሀሳብ ለአንድ አፍታ አእምሮ ውስጥ እንደ መብረቅ ብልጭ ብሎ መልሶ ድርግም አለ። ያበራ አእምሮ ከአንድ ሀሳብ ወደ ሌላ ሀሳብ ስለሚጋልብ አንድ ነገር ላይ በተለይ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ለዚህ ነበር ባለቅኔ ወይም ደራሲ ወይም ሰዓሊ የመሆን ተስፋውን ውስጡ ቀብሮ ያስቀረው። ነፍሱ ግን ራሷን በአንድ ነገር ለመግለጥ ለዘላለም እንደዋተተች እንደ ቃተተች ትኖራለች። አእምሮ ወዲያና ወዲህ እንደሚባክን ስለሚያውቅ አዘውትሮ ሀሳብ መጨረሻ የለውም። ቁም ነገሩ መኖር ነው። የኑሮን ጣዕም ማወቅ ሀሳብ የፈጠረው ግብ ካልደረሰ ውጤቱ ያው ነው፣ ምሬትና ብስጭት። አሁን ሌላ ምን አለ ይላል። አበራ ወርቁ በአንድ ሀሳብ የማይረጋ ሰው ነው። ዘወትር ልውጣ ልውጣ እያለ የሚያስጨንቀው የከያኒነት ፍላጎት አለው። ወደፊት ይህን ፍላጎቱን አውጥቶ በአንድ በውል በሚታይ ስራ ላይ ለመግለጽ የሚያልም ለህይወት ቀና አመለካከት ያለው ሁሌ በሀሳብ የሚከነከን ሰው ነው። እንግዲህ በቀሪዎቹ ምዕራፎች አበራ ወርቁ የሚፈጽማቸው ድርጊቶችና የሚሰነዝራቸው ሀሳቦች በአጠቃላይ የህይወት ጉዞው በተራኪው የተጠቀሱልንን ባህሪያቱን የሚያንጸባርቁ መሆን ይኖርባቸዋል። ከሌሎች ገጸ ባህሪያትም ጋር በሚያደርጋቸው ግላዊና ማህበራዊ ግንኙነቶቹም እነዚህ ባህሪያቱ መታየት አለባቸው። የአበራ ንግግርም ሆነ ድርጊት እሱነቱን ካላሳዩ የባህሪ ዘላቂነት የሚታይበት ገጸ ባህሪ አይሆንም ማለት ነው። ታሪኩ እየገፋ ሲሄድ የአበራ ወንድም አቶ አባተ ችኩል ነው፣ በጣም ችኩል ነው፣ ከአንድ ስራ ላይ አይረጋም፣ ያጣው ትዕግስት ብቻ ነው ብለው ስለ አበራ አስተያየት ሲሰጡ ያበራ በአንድ ያለመርጋት ባህሪው ማረጋገጫ ከማግኘቱም በላይ ለዘላቂነቱ ፍንጭ እናገኛለን። በስምንተኛው ምዕራፍ ላይ ሉሊት ታደሰ ለአበራ የጋብቻ ጥያቄ አቅርባለት ሲወያዩ ለምን ማግባት እንደማይፈልግ ስትጠይቀው የሰጠው ምክንያት በቅርብ ጊዜ ውስጥ ስራዬን ለመልቀቅና ያለኝን ዝንባሌ ለመከተል አስቤያለሁ የሚል ነው። ይህ የአበራን ፍላጎት ዘላቂነት ያመለክታል። ከዚህ ሌላ የአበራን የባህሪ ዘላቂነት የሚያሳዩ ብዙ ነጥቦች አሉ። አንዳንዶቹ ባህሪዎቹ ከልጅነት ጀምሮ አብረው ያደጉ መሆናቸው ተራኪው ወደ ኋላ ተመልሶ የአበራን የልጅነት ጊዜ በተረከባቸው ምዕራፎች ሁሉ ይታያል። የልቦለድ ዓለም ገጸ ባህሪያት ዘላቂነት ይኑራቸው ሲባል ግን ጭራሽ የስብዕና ወይም የባህሪ ለውጥ አይታይባቸው ማለት አይደለም። የውኑ ዓለም ሰዎች በሕይወት ዘመናቸው በየደረጃው በሚያጋጥሟቸው የተለያዩ ሁኔታዎች፣ ለምሳሌ በእድሜ መብሰል፣ በትምህርት፣ በስራ፣ በትዳር፣ በሌሎችም የማህበራዊ ኑሮ ልዩ ልዩ ገጽታዎች የተነሳ በባህሪያቸውም ሆነ በሕይወታቸው አቅጣጫ ለውጦች ሊገጥሟቸው ይችላሉ። እነዚህ ለውጦች ለሕይወታቸው ስምረት የሚሰጡ ወይም የሚያደናቅፉ ሊሆኑ ይችላሉ። ነገር ግን ያለ ምክንያት የሚከሰቱ አይደሉም። የየራሳቸው በቂ አነሳሽ ምክንያቶች ይኖራቸዋል። የውኑ ዓለም ሰዎች አምሳያ የሆኑት ገጸ ባህሪያትም ጊዜ ባለፈ ቁጥር እንዲህ ያሉ የስብዕናና የባህሪ ለውጦች ይታይባቸዋል። ዋናው ቁም ነገር ለመጣው የባህሪም ሆነ ያስተሳሰብ ለውጥ ከታሪኩ ጋር የተቆራኘ አሳማኝ ምክንያት መገኘቱ ነው። በገጸ ባህሪያቱ ላይ የሚመጣው ማንኛውም ለውጥ እንግዳ ደራሽ፣ ዱብዳ ወይም ድንገቴ እንዳይሆን መጠንቀቅ ያሻል። የሚታየው ለውጥ ከተሳሉበት ሁኔታ፣ ከሚፈጽሙት ድርጊትና ከሚገጥሟቸው ሁነቶች ጋር ቁርኝት ያለው የሆነ እንደሆነ አንባቢ ለውጡን አምኖ ሊቀበል ይችላል። ትላንት አይራሬ ወንጀለኛ የነበረ ገጸ ባህሪ ዛሬ ከመሬት ተነስቶ አንጀቱ ሚንሰፈሰፍ ሰላማዊ ሰው ሆነ ብንባል አሜን ብለን አንቀበልም። ነገሩ አስገርሞን ጥያቄ እንጠይቃለን። በገጸ ባህሪ አቀራረጹ ሌላው መታወቅ ያለበት ጉዳይ ገጸ ባህሪያት በስብዕና መልኮቻቸው ፍጹም ወይም አንድ ወጥ ሆነው ምሳሌ የሌለባቸው መሆኑ ነው። የውኑ ዓለም ሰዎች በስብዕናቸው አንድ ወጥ አይደሉም። የሰናይና የእኩይ፣ የጠንካራና የደካማ ባህሪያት ጥንቅር ናቸው። በድርጊታቸውም ሆነ በባህሪያቸው በጎና ክፉ ተጣምረው ይገኙባቸዋል። ትጉ ሰራተኛ፣ ትዕቢተኛ፣ ሰነፉ ቅን፣ ትዕግስተኛው ቀናተኛ፣ ብልሁ ኩራተኛ ሊሆን ይችላል። በጣም የዋህ የሆነ ሰው ትንሽ መሰሪነት፣ በጣም ግልፍተኛው መጠነኛ ታጋሽነት፣ በጣም ውብ የምትባሏ አንድ ሳንካ፣ መልከቀና ያልሆነችው ደግሞ በመጠኑ ሳቢነት አያጡም። ከሰዎች ጋር በሚኖር ግንኙነት ሳቢያም ለአንዱ ሩሩ የሆነው ለሌላው ጨካኝ፣ ለአንዱ መልካምና አዛኝ የሆነው ለሌላው ግዴለሽ ሊሆን ይችላል። የአንዱ አስቀያሚ ለሌላው መልከቀና ሆኖ ቢገኝ አያስደንቅም። የውኑ ዓለም ሰዎች አምሳያ የሆኑት ገጸ ባህሪያትም እንደዚህ ሆነው ነው መቀረጽ ያለባቸው። በአካላዊም ሆነ በህሊናዊ መልካቸው፣ በአጠቃላይ ህይወታቸው ፍጹም ሆነው ከተቀረጹ ታማኒነት የጎደላቸው፣ አምሳያነታቸው የደበዘዘ፣ በምናብ ዓለም ብቻ ህልውና ያላቸው ገጸ ባህሪያት ሆኑ ማለት ነው። ሪቻርድ ከምበርላንድ የተባለ ደራሲ ነገሩን እንደሚከተለው ገልጾታል። ፍጹም የሆነ ገጸ ባህሪ ለመሳል አላስብም። ከሰው ልጅ ጋር ባለኝ የረጅም ጊዜ ጠንካራ ትውውቅ እንዲህ ያለ አንድም ሰው አላጋጠመኝም። ያላየሁትን እንዴት መግለጽ እችላለሁ? ያላየሁትን ለመግለጽ ከሞከርኩ ለአንባቤ የማቀርበው በአንድ መልኩ አለቅጥ ደማቅ፣ በሌላኛው ደግሞ አለቅጥ ጽልመት የወረሰው ቅርጽ አልባና ዝብርቅርቅ ምስል ይሆናል። ብሩህ የሰው ልጅ ገጽታ ትንሽ እንከን እንደማያጣ ሁሉ ጨለማውም ትንሽ የብርሃን ፍንጣቂ ይኖረዋል። ይህን የገጸ ባህሪያት አቀራረጽ ይበልጥ ለመረዳት አርአያ የተሰኘውን የግርማቸው ተክለ ሐዋርያትን ድርሰት በአስረጅነት ወስደን እንመልከት። የዚህ ልብ ወለድ ዋና ገጸ ባህሪ አርአያ ገብረ ጻድቅ ነው። በተራኪው ሲነገር እንደምንሰማው አርአያ በተፈጥሮ ባህሪ ቅንነት የመላበትና ገና በሕፃንነት ትጋትና ብልህነት የሚታይበት ልጅ ነው። ይህ ከልጅነቱ ጀምሮ የተሰጠው ባህሪ እስከ ታሪኩ ፍጻሜ ድረስ እንዳለ ይነግረናል። ገና በልጅነቱ አርቆ አስተዋይና እውቀት የጠማው ገጸ ባህሪ መሆኑ ይነገራል። ከተጉለት ወጥቶ ድሬዳዋ ፈረንሳይ ትምህርት ቤት በሚማርበት ጊዜም የአዋቂነትና የብልህነት ባህሪውን ተላብሶ ይገኛል። በኋላም ፈረንሳይ ሀገር ሄዶ ሲማር ያው ሳንካ አልባው አርአያ ነው። ተራኪውም በተፈጥሮ ልቡ ነው ንጹህ ኩራትና የከፍተኝነት ፍቅር ስለነበረው ከቶ ፈረንጆች ይህን ሁሉ ጥበብ ለማግኘት ሲችሉ እኛን በምን ምክንያት እንዲህ በድንቁርና ቀረን እያለ በመጸጸት ምክንያቱን ለመረዳት የመጣጣር ፍቃድ ነበረው በማለት የአርአያን ባህሪ በተመሳሳይ ድምጸት ይነግረናል። አርአያ ከእድሜው በላይ አርቆ የሚያስብ ወጣት ነው። አርአያ በዚህ ዕድሜው ወደ 26 ዓመት አቅራቢያ ነበረ። በአስተዳደጉና በተፈጥሮ ጠባዩም ቢሆን የተስተካከለ መንፈስ ስለነበረው በትምህርት ያገኘው የጥበብ እውቀት ከእድሜው በላይ አስተዋይነትና ችሎታ ሰጥቶት ነበር። እዚህም ገጸ ባህሪው አለው ተሎ የሚነገረን ባህሪ ያ በልጅነቱ የምናውቀው ባህሪው ነው። በተራኪው በተደጋጋሚ እንደሚነገረን የአርአያ ባህሪም ሆነ የህይወት ጎዳና እስከ ፍጻሜ ታሪኩ ድረስ ቀጥ ያለና ያልተለዋወጠ ነው። አርአያን ካወቅነው ጀምሮ እስከ መጨረሻው ድረስ በለስላሳ ምንጣፍ ላይ ነው የሚጓዝ። አርአያ ስሙ እንደሚጠቁመው በዘመኑ ለነበሩ ወጣቶች አርአያ እንዲሆን በማሰብ የተቀረጸ ገጸ ባህሪ ነው ማለት ይቻላል። ደራሲው ሊያስተላልፈው ከፈለገው ጉዳይ አንጻር ገጸ ባህሪውን መልካም የሚባሉ ባህሪያትን በመስጠት አቅርቦታል። ትንሽ ሻከር ያለ ሁኔታ ሲያጋጥመው እንኳን ከሱ ስህተት ሊገኝ እንደማይችልና ትክክለኛ ሰው መሆኑን ፈተና በሚለው ምዕራፍ እንደሚከተለው ባህሪውን በመዘርዘር አጠቃሉታል። አራያ በተፈጥሮ ጠባዩ ቀጥተኛና ቅን በመሆኑ ለቀረቡት ሁሉ ተወዳጅ ነበር። ባስተዳደጉም ቢሆን ከፍ ባለው የትህትናና የስልጣኔ ደረጃ ስለደረሰ በማንኛውም ነገር ቢሆን መጠንንና ጣዕምን አመዛዛኝ ነበር። ታላላቆቹ ሞራሊስቶችና ፈላስፎች በማንበብና በመመርመር ለሰው ልጅ የሚገባውን ትክክለኛ ምግባር ለይቶ ስላወቀ በአድራጎቱም ሆነ በሁኔታውም ቢሆን የተዛነፈና ያልታረመ ነገር አይገኝበትም ነበር። ከሰዎች ጋር ስላለው ግንኙነት መሰረት አድርጎት ይከተለው የነበረው ሐሳብ ማንም ቢሆን እንዳያስቀይምና እንዳይበድል ነበር። የሰውን ነገር ሳይመረምርና አጥርቶ ሳያውቅ በክፉ ለመተርጎምና ወራዳን ነገር በሰው ላይ ለማሰብ አይፈቅድም ነበር። በክርክርም ሆነ በጨዋታ የሰውን ሐሳብ ሳይንቅና የሰውን ክብር ሳይነካ በተቻለው እውነትና ደካሞችን ለመደገፍ ሁልጊዜ ተዘጋጀ ነበር። አርአያ በምግባሩም ሆነ በጤናው እንከን የሌለው የጠራ ወጣት በመሆኑ ከላይ የተዘረዘሩት መልካም ባህሪያት ባለቤት ለመሆን ችሏል። አርአያ ብቻውን በዋሻ ውስጥ ዘግቶ የሚኖር ባህታዊ አይደለም። በሰዎች መሃል በማህበራዊ ህይወት ውስጥ የሚንቀሳቀስ ነው። የሰው ባህሪ ደግሞ እንደ መልኩ ባለብዙ ቀለም፣ ባለብዙ ፈርጅ ነውና አርአያ ከተለያዩ ሰዎች ጋር በሚያደርጋቸው ልዩ ልዩ ግንኙነቶች ሳቢያ እንከን ሳያጋጥመው ሲቀር ይገርመናል። ከቅርብ አለቃው ጋር እንኳን ተፈጠረ የተባለው አለመጣጣም በምን ምክንያትና ምን እንደሆነ በውል አልተገለጸም። በአጠቃላይ ገጸ ባህሪው ሰናይ ባህሪያትን ብቻ በመስጠት አርአያ እንዲሆን ተፈልጎ የቀረበ መሆኑ አንድ ወጥነቱ ጎልቶ ይታያል። የልቦለድ ገጸ ባህሪያት በእርስ በርሳዊ ግንኙነት ረገድም ለአንዱ ወዳጅ ለሌላው ጠላት፣ ለአንዱ ሰብቀኛ ለሌላው ንጹህ፣ ለአንዱ መሰሪ ለሌላው የዋህ ሲሆን ሰዋዊ ባህሪያትን ይላበሳሉ። አምሳያነታቸውም የጎላ ይሆናል። ከዚህ ርቀው ፍጹም ሆኖ የተሳሉ እንደሆነ አንባቢ ምሉ በኩሉ የሆኑ ሰዎች በአካባቢውና በሕይወት ገጠመኙ አይቶ ስለማያውቅ ወይም ወሬያቸውን ሰምቶ ስለማያውቅ ይገርመዋል። ሰው ናቸው ብሎ ካለመቀበሉም በላይ በገጸ ባህሪ አቀራረጽ በኩል የልብ ወለዱን ኪነ ጥበባዊነት ያጎዝለዋል። ስለዚህ ደራሲው በልብ ወለድ ዓለም ሰውን በሰውነቱ መቅረጽ አለበት። ሰው ፍጹም መልካም ፍጹም ክፉ አይደለም። ከሁለቱም የተውጣጣ ባህሪ ነው ያለው። አንዱ በባህሪው በብዛት መጥፎ በጥቂቱ መልካም፣ ወይም በጣም መልካም በጥቂቱ ደግሞ መጥፎ ሊሆን ይችላልና የልብ ወለድ ገጸ ባህሪያት በልብ ወለድ ዓላማቸው የራሳቸው ህይወት አላቸው። ካወቅናቸው ጀምሮ በተቀነባበረላቸው የህይወት ክልል ውስጥ ይጓዛሉ። ደራሲው ለገጸ ባህሪያቱ የህይወት ጎዳና ካበጀላቸው በኋላ በድርጊታቸውም ሆነ በአስተሳሰባቸው ጣልቃ እየገባ አቅጣጫቸውን ማስለወጥ የለበትም። አንድሬ ጊዴ የተባለው ፈረንሳያዊ ደራሲ እንደተናገረው አላዋቂው ደራሲ ገጸ ባህሪያትን ከቀረጸ በኋላ በህይወታቸው ገብቶ በዚህ ውጡ በዚያ ውረዱ ይላቸዋል። አዋቂው ግን ገጸ ባህሪያት የራሳቸውን ኑሮ ሲኖሩ ይከተላቸዋል፣ ሲናገሩ ያዳምጣቸዋል። በዚህም ማንነታቸውን በውል ያውቃል። ማንነታቸውን አወቀ ማለት ደግሞ ባህሪዎቻቸውና ድርጊቶቻቸውን ከተሰጣቸው ህይወት እንዲመነጩ አደረገ ማለት ነው። ደራሲው በህይወታቸው ጣልቃ ካልገባ አስተሳሰባቸውና አጠቃላይ አተያያቸው ከራሳቸው ፍላጎት ምኞትና ከኑሯቸው ይመነጭ ይሆናል። በዚህ መሰረት ገጸ ባህሪያቱ ያመኑበትን ሲፈጽሙ፣ የጠሉትን ሲያርቁ፣ የወደዱትን ደግሞ ሲያቀርቡ ስናያቸው ተአማኒነታቸው ከመጉላቱም በላይ የስብዕና ግል ወጥነት ሊኖራቸው ይችላል። ገጸ ባህሪያቱ በተሳሉበት ቦታና ጊዜ የየራሳቸው ባህሪና ድርጊት እንዲሁም አስተሳሰብ ኑሯቸው አንዱ ከሌላው የሚለይባቸው መልኮች በውል ከታዩ ግል ወጥነት አላቸው ማለት ነው። በተጨማሪ ግል ወጥነት ሊገኝ የሚችለው ገጸ ባህሪያቱ የራሳቸው አመለካከት፣ ፍላጎትና ምኞት፣ የህይወት ግብ፣ በአጠቃላይ የአኗኗር ስርዓት ሲኖራቸው ነው። ለምሳሌ ከአድማስ ባሻገር ገጸ ባህሪ ሉሊት ታደሰ የራሷ ስብዕና ያላት ተለይታ የምትታወቅ አስተሳሰቧ፣ አመለካከቷ፣ የህይወት ግቧ ከሌሎች ገጸ ባህሪያት ልዩ የሚያደርጋት ገጸ ባህሪ ሆና ነው የተቀረጸችው። የፍቅር እስከ መቃብር ጉዱ ካሳም በልቦለድ ውስጥ ካሉት ገጸ ባህሪያት ተለይቶ የሚታወቅባቸው አመለካከቶች፣ ፍላጎቶችና የስብዕና መልኮች አሉት። ለብቻው ተለይቶ የሚታወቅ ግልወጥነት የሚታይበት ገጸ ባህሪ ነው። በዚህ ሌሎችም ገጸ ባህሪያት እንዲሁ በግልወጥ ባህሪያቸው ተቀርጸው እናገኛለን። የገጸ ባህሪያቱ ግልወጥ መሆን ደግሞ ካምባቢ አምሮ እንዳይጠፋና ሁሌ እየታወሱ እንዲኖሩ ያደርጋል። የገጸ ባህሪን ግልወጥ የመሆን ጉዳይ ኢያንዋት ሲናገር ልቦለድን ከሌሎች የስነ ጽሑፍ ዘሮችና ከቀደምት የፈጠራ ድርሰት ቅርጾች በእርግጥ የሚለየው ገጸ ባህሪያቱ ግልወጥ ለማድረግ እነሱንና አካባቢያቸውን በዝርዝር ለይቶ ለማቅረብ ከሚሰጠው ትኩረት የተነሳ ነው ብሏል። በገጸ ባህሪ አቀራረጽ ጊዜ ሌላው መዘንጋት የሌለበት ቁም ነገር የገጸ ባህሪያት እርስ በእርሳዊ ግንኙነት ነው። እነዚህ የልቦለዱ ዓለም ሰዎች የተሳሉበት አካባቢ፣ የህይወት ጎዳናቸው፣ በአጠቃላይ የታሪካቸው ቅንጅትና ጉዞ በሚፈቅደው መሰረት ልዩ ልዩ ግለሰባዊ ወይም ማህበራዊ ግንኙነቶች ሊኖራቸው ይገባል። ሰው በተናጠል አይኖርምና ይህ አይቀሬ ጉዳይ ነው። እያንዳንዱ ገጸ ባህሪ ከሌላው ጋር ግንኙነት የሚፈጥርበት ሁኔታና ምክንያት ይኖረዋል። ግንኙነቱ ለበጎ ወይም ለክፉ ሊሆን ይችላል። ለምሳሌ ገጸ ባህሪያቱ ወዳጅና ጠላት፣ አፍቃሪና ተፈቃሪ፣ ባልና ሚስት፣ አባትና ልጅ፣ እህትና ወንድም፣ አማትና ምራት፣ መምህርና ተማሪ፣ አለቃና ምንዝር ወይም አዛዥና ታዛዥ፣ ሻጭና ገዢ፣ በዳይና ተበዳይ፣ ባልንጀራና ባላንጣ፣ ለማኝና ተለማኝ በመሆን በውዴታና በግዴታ ግንኙነት ሊተሳሰሩ ይችላሉ። ታሪኩም እየቀጠለና ስፋት እያገኘ የሚሄደው በእነዚህና እነዚህን በመሳሰሉ ግንኙነቶች ሳቢያ ከሚፈጠሩ የተለያዩ ሁነቶችና ድርጊቶች ነው። በፍቅር እስከ መቃብር ማንኩሳ በተባለው ቦታ የሚኖሩት ውድነሽ በጣሙና ቦጋ ለመብራቱ ባልና ሚስት ናቸው። በዛብህ ደግሞ እናቱ ለታቦቶች የስዕለት ልጅ ያደረጉት አንድ ልጃቸው ነው። ቄስ ታምሩ የእመት ውድነሽ ነፍስ አባት ናቸው። በታሪኩ ሂደት የእነዚህ ገጸ ባህሪያት ግንኙነቶች የፈጠሯቸው ሁኔታዎች፣ ከእነሱም የመነጩ ድርጊቶች መኖራቸውን እንገነዘባለን። በዛብህ ማንኩሳን ለቆ ደብረ ወርቅ ሲገባ የአስተርእዮ ማርያም ዕለት ዕጣነ ሞገር ሲመራ ሰምተው በድምፁ ማማር ተማርከው ቤታቸው እንዲያርፍ የጠየቁትን እመት ጠጅቱን እናገኛለን። ለበዛብህ የአባቱንና የእናቱን ሞት መርዶ ይዞ የመጣውን ደብተራ በጀነንም የምናገኘው እዚሁ ነው። የታሪኩ ጉዞ ሲቀጥል ዲማ ውስጥ የቅኔውን መምህር አለቃ ክንፉን እንተዋወቃለን። በታህሳስ 8 የተክለ አልፋ በዓል ሲከበር በዛብህ ያሳየው የካህንነት ብቃት ከአካባቢው ባላባት ከፊት አውራሪ መሸሻ ጋር ያስተዋውቀዋል። በተቆጡ ቁጥር የግንባራቸው የደም ስሮች እንደ ፍየል ቀንድ የሚገተሩትን ፊታውራሪ መሸሻንም እኛም እናያቸዋለን። የፊታውራሪውን ቤትና ቅጽረ ግቢ ስንቃኝ ደግሞ አያሌ ሰዎች እናገኛለን። ባለቤታቸውን ወይዘሮ ጥሩ አይነትን፣ ልጃቸውን ሰብሎ ወንጌልን፣ የፊታውራሪን ወኪልና የንብረት ኃላፊ የሆኑትን ቀኝ አዝማች አካሉን፣ ፊታውራሪ ሲቆጡ የሚቆጡትን፣ ሲያጨበጭቡ የሚያጨበጭቡትን አባ ሞገሴን፣ አዛዥ ደስታን፣ የበዛብህና የሰብለን ምስጢር ከሁሉ በፊት የጠረጠረችውን ሀብት ሺመርን፣ ባላንዲሩ ገብሬን፣ እረስንቱ። እነዚህና የቀሩትም ገጸ ባህሪያት እርስ በርሳቸው ግንኙነት አላቸው። ከፊት አውራሪ ቤት ወጣ ብለን ዞር ስንል ደግሞ እጉዱ ካሳ ቤት እንደርሳለን። እዚያ ከፊት አውራሪ ጋር እሳትና ጭድ፣ አይንና ናጫ የሆነውን የአሮጌውን ስርዓት ተቃዋሚ ካሳ ዳምጤን እናገኛለን። የቀድሞውን አፈረ ጠላቱን የዛሬዋን እንቆጳ ዚዮንን ጥልፍ ቀሚሷንና ነጠላ ኩቷን ለብሳ ፈረጃ ስባል ኖሬ አሁን እዝራ ነኝ ብል የሚቀበለኝ አለ እያለ ካሳ ዳምጤ ያወጣለትን ስም ለመቀበል የሚጨነቀውን የጉዱ ካሳን አገልጋይ እዝራን እናገኛለን። ወደ ገጠሩ ብቅ ስንል ደግሞ የጉሊት የናሞራና የጎርጎር ባላገሮች በጎበዝ አለቃቸው ባበጀበለው መሪነት በፊት አውራሪ መሸሻ ላይ ሲያድሙ እናያለን። የጓደኝነቱን ጥንካሬ ለማሳየት ብዙ ጊዜ የደከመበትን የታምረ ጊዮርጊስን መጻፊያ ዋጋ ለበዛብህ ስንቅ የሰጠው ግራ ጌታ ቀለመ ወርቅ፣ ሰብለን በፈትነት ካልሆነ አላገባም ያሉት የቢቻናው ፊት አውራሪ አሰጌ፣ ሰብለን እንዲጠብቅ የተቀጠሩት ግሁዙ አባ ተክለ ሃይማኖት፣ ሰብለ ወንጌል አባ ለምለምን ሆና በጫካ ስትጓዝ ያጋጠሟት ሁለት ቀፎ አውራጆች አባለም ለምኔን እቤታቸው አስገብተው እህል ውሃ ያቀመሷት ባልና ሚስት አዲስ አበባ የሩፋኤል ቤተ ክርስቲያን አለቃ የሆኑት አለቃ ሰርጉና ልጃቸው ጻዳን ጓሃጽዮን በዛብህና ሰብለ የተገናኙበት ቤት ባለቤት እመት የሽመቤት ዘውዴ ሌሎችም የፍቅር እስከ መቃብር ሰዎች ይገኛሉ። ፍቅር እስከ መቃብር ራሱን የቻለ አንድ አገር ነው። በውስጡ ያሉትን ሰዎች ሁሉ እዚህ መጥራት አስቸጋሪ ነው። በስም የተጠሩትም ሆነ ያልተጠሩት ሌሎቹ ሰዎች በልቦለድ ውስጥ የመጡበት ምክንያት አላቸው። በመሐከላቸው የተፈጠሩትም ግንኙነቶች ለዋናው ታሪክና ለሉሳን ታሪኮቹ ድርሻ አላቸው። የልቦለዱም ህልውና በገጸ ባህሪያቱ መሐከል በተፈጠሩ የተለያዩ ግንኙነቶች የመነጨ ነው። ገጸ ባህሪያት እርስ በርስ ባላቸው ግንኙነትም ሆነ በራሳቸው ህይወት ውስጥ የሚፈጽሟቸው ድርጊቶችና የሚወስዷቸው እርምጃዎች ከእምሃበ አልቦ አይመጡም። በዘፈቀደም አይከናወኑም። አነሳሽ ምክንያት ሊኖራቸው ይገባል። ለምሳሌ በውኑ ዓለም ሁለት ባልና ሚስት ቁጭ ብለው ሲጫወቱ ሚስትየዋ ብድግ ብላ ባሏን በጥፊ ብታጮለው ምክንያት ይኖራታል። ድንገት ግንፍል የሚል አመል ኖሯት ወይም አንጀት የሚያሳርር ቃል ተናግሯት ወይም የማትወደውን ስም ጠርቶባት ይሆናል። ብቻ አጥፊው ያለ አንዳች አነሳሽ ነገር አይሰነዘርም። አንድ አባት ደግሞ የሰባት ዓመት ልጁን አምርሮ ሲገስጸው ብናይ ያለ ምክንያት እንደማይገስጸው በመገመት ምን አድርጎ ይሆን የሚል ጥያቄ በውስጣችን እንጠይቃለን። ሊያደርጋቸው የሚችላቸውን ጥፋቶችም እናስባለን። ምክንያቱም ከአባትየው ብንሰማ ደግሞ ድርጊቱ ተገቢ ነው አይደለም በማለት ፍርድ እንሰጣለን። እዚህ ዋናው ጉዳይ ለአባትየው ድርጊት ምክንያት አለው የሚለው ሐሳብ ነው። የልብ ወለድ ገጸ ባህሪያት ለሚፈጽሟቸው ድርጊቶችም ሆነ ለሚሰነዝሯቸው ሐሳቦች በቂ ምክንያት መስጠት አለበት። የሚሰጡት ምክንያቶች ግልጽና ሳማኝ መሆን ይኖርባቸዋል። አንድ ገጸ ባህሪ ሲበሳጭ ወይም ሲናደር ከታየ የብስጭቱ ወይም የንዴቱ መነሻ ለአንባቢው ግልጽ እንዲሆን ያስፈልጋል። ሌላውን ገጸ ባህሪ በደስታ ሲፈነድግ ብናየው ደስታው ከምን እንደመጣ ማወቅ አለብን። ለተፈጸሙት ድርጊቶች ወይም የባህሪ ለውጦች የሚሰጡት አነሳሽ ምክንያቶች ከገጸ ባህሪው ህይወት፣ የግል ባህሪ፣ ምኞትና ፍላጎት፣ ከኖርበት አካባቢ የሰመሩና የተጣመሩ ሲሆኑ የገጸ ባህሪው ተአማኒነት ይበረታል። ያለ ባህሪው፣ ያለ ስብዕናውና ያለ ፍላጎቱ የሚፈጸም ድርጊት ወይም የሚሰነዘር ሐሳብ ተቀባይነቱም ዝቅ ያለ ይሆናል። ገጸ ባህሪው የሚፈጽማቸው ድርጊቶችና የሚሰጣቸው አስተያየቶች ከሚፈለገው ዓላማ፣ ከሚመኘው ጉዳይና ከህይወቱ የወደፊት አቅጣጫ ጋር የተጠበቀ ቁርኝት ያስፈልጋቸዋል። በከአድማስ ባሻገር ውስጥ አበራ ወርቁ የተለያዩ ድርጊቶችን ሲፈጽምና የተለያዩ አስተያየቶችን ሲሰጥ እናገኘዋለን። ለምሳሌ የመንግስት ስራውን ለመልቀቅ ይወስናል። ይህን ሲወስን ምክንያት አለው። የኪነ ጥበብ ዝንባሌውን በተግባር ለመግለጽ ስላሰበ ነው። ሉሊት የጋብቻን ነገር ስታነሳበት ሽሽት ሽሽት የሚለው ይህንኑ ፍላጎቱን ማሟላት አለብኝ የሚለው ሐሳብ ስላየለበት ነው። አቶ አባተ ኃይለ ማርያምን የገደሉበት ዋነኛ ምክንያት አላቸው። የወንድማቸውን የህይወት ጎዳና ያበላሸ፣ በሳቸውና በወንድማቸው መካከል የተደነቀረ አጉል ሰው ነው ብለው በማመናቸው ነው። ኃይለ ማርያም አበራ ስራውን እንዲለቅ ይገፋፋዋል። የብዙ ዓመታት ጓደኛው ስለሆነ ፍላጎቱን ያውቃል። የስዕል ስራውን እየሰራ መኖር እንደሚፈልግና የፍላጎቱ እረፍት የሚነሳው መሆኑን በውል ተረድቶታል። በየአጋጣሚውም ይገፋፋዋል። ለዚህ ተግባሩ ምክንያት አለው ማለት ነው።